الذين استجابوا لربهم الحسنى لنزيا يجتاچون ጥሪ ለተቀበሉት አማኞች መልካም ወረታ አላቸው ይላል الله سبحانه وتعالى እኔ ነብይ ልጅና kitab አውርጄ የዲን ለጸጋን የሰጠዋቸው የሆኑት ወገኖች የጌታን ውለታ አውቀው በሙሉ ፍቃደኝነት የተቀበሉ የሆኑ እንደሆነ ለእንዲህ አይነቶቹ በመጪው ዓለም በጣም አስደሳችና ውብ የሆነ ወረታና ጸጋ አዘጋጅቻለሁ በማለት ያሳውቃል። ወለዲነ ለየስተጂቡ ለሁ እነዚህ ደግሞ ለጌታቸው ጥሪ አውንታዊ ምላሽ አልሰጡት ማለትም ወደ እስልምና ሲጋብዛቸው የለመርነው እንድንቁርናና ከህደት ይዘን እንቀጥላለን ያሉት لو ان لهم ما في الارض جميعا لاندي አይነቶቹ ለግመኞች በዚህ ምድር ላይ ያለው ጸጋ ሁሉ በሙሉ ለነሱ ይሆንላቸው ወሚትለው ማሁ እንደውም አሁን በአለም ላይ ያለው ነገር ብቻ ሳይበቃ እሱንም ያህል ደግሞ ሌላ ተጨማሪና ተደራቢም ቢኖራቸው ማለትም በአለም ዙሪያ ያለ ኢኮኖሚ ጸጋ ንብረት የተባለ ሁሉ በሙሉ ለእያንዳንዱ ግለሰብ የግል ጥሪ ተደርጎ ቢሰጠውና እንደገና ደግሞ ይሄንንም ያህል ቢጠመር ላንተም ለኔም ማለት ነው ለፈደው ቢ እና ይሄንን ዱንያን ይህችን ዓለም በሁለት ጥፍ የሚሆነውን ንብረት እያንዳንዱ ሰው አግኝቶ እንደገና በቂያማ ቀን የተዘጋጀለትን ቅጣት ለማምለጥ ቤዛ ከፈለው ተብሎ ቢጠየቅ በደስታ ይከፍሉት ነበር የጀሃነምን ክብደት ከማወቅና ከማየታቸው የተነሳ ይላል። ዳሩ ግን ይሄ ዲል አይሰጣቸውም እንዳው ክብደቱን ለማሳየት ያህል ነው እንጂ ይሄን አይነት አነጋገር የተጠቀምኩት የዛ ቀን ይሄን አይነት ዲል የሚያገኙበት መንገድ የላቸውም ማለት ነው። ይሄ በሐዲስም እንደተባለው የመል ቂያማ ሲሆን አሉ ነብያችን አለይሂ ሰላም ጀሃነምን አላህ Subhanahu Wa Ta'ala በጀሃድ ገልጾ ያሳያቸዋል ለካሃዲዎች ለጣዖታውያንና ለጠማማዎች ሁሉ ያን በሚያው ጊዜ ሰውነታቸው ሁሉ ይሸማቀቃል። የዛ ጊዜ ምን ይላቸዋል በዱንያ ያለን ንብረት ሁሉ በእያንዳንዳችሁ ዱንያንም ያህል ዓለም ብሰጣችሁና ከዚህ ቅጣት ለመዳን ያንን ያገኛችሁትን ነገር ክፈሉ ተብላችሁ ብትጠየቁ ወይም ዱንያ በሙሉ ጥሬ ወርቅ አድርጌላችሁ ያንን ዱንያን የሞላውን ጥሬ ወርቅ ለዚህ ለጀሃነም መዳኛ ክፈሉት ብዬ ብፈቅድላችሁ ምን ይመስላችኋል ይላቸዋል። የጊዜ እውነት ሊደረግልን ነው መስሏቸው በጉጉት ይሄን ካደረክልንማ እንከፍለዋለን ከዚህ ተቅጣት ንዳን እንጂ የፈለገው ሁሉ ንብረት አያጓጓንም ይላሉ። ተደርቱም ይላቸዋል ዋሻችሁ በዱንያ ይያላችሁ በጣም በቀላሉ ውጣ ውረድ የሌለው ነገር ብጠይቃችሁ እንዲብላችሁ ይቀርታችሁ ዛሬ ግን በእናንተ ገንዘብ ወዳድነት ዱንያን የሞላ ወርቅ ለዚህ እንዴት ተከፍልታላችሁ ይላቸዋል። ምን ነበር በዱንያ ላይ የጠየከንና የፈለክብን ነገር ይሉታል። ነሃይቱኩም አላህ ትዝሪኩ ቢ ሸይአን ፈአበይቱም ኢለ ሽርክ በእኔ ምንንም ማንንም አታጋሩ ብዬ አድርቄ ብከለክላችሁ እናንተ ደግሞ ካላጋራን በስተቀር ሙተን እንገኛለን አላችሁ። ስለዚህ ላኢላሃ ኢለላህን የህይወት መመሪያ አናደርግም ብላችሁ በቀላሉ እምቢ አላችሁ ሰዎች ዛሬ ግን እንደገና ዱንያን በሙሉ እያንዳንዳችሁ ተሰጥቷችሁ ይህንን መልሰን እንደ ጀሃነም መዳኛ ቤዛን ከፍለዋለን ስላላችሁን ሊሆን አይችልም አይፈቀድም። ይህን ያልኩበት ምክንያቱ በዛ በምድር ላይ እያላችሁ ዱንያን ትልቅ ነገር ታደርጓት ስለነበረ የእሷን ውዳቂነትና ርካሽነት ላስረዳችሁ ፈልጌ እንጂ አሁን ይህን ልፈቅድላችሁ አይደለም። ምክንያቱም እኔ ራሴ ሰጥቼ ዱንያን ይህን ሁሉ ንብረት እንደገና መልሳችሁ እናንተ ቤዛ ብትከፍሉት የገዛ ንብረቴን ነው የከፈላችሁኝ ምንድን ነው የምጠቀመው? እንደገና ደግሞ ወርቅ የሚባል ነገር ለእናንተ ነው እንጂ ብርቁ እኔ ዘንዳ አፈር ነው የአፈር ጓደኛ ነው ወርቅ ማለት ወርቅ የሚያጎጓኝም አይደለም የኔ ወርቅ የተውሂድ ነበረ በማለት እንደገና አሳይቶ ያከስራቸዋል ይላል። ስለዚህ እንግዲህ የሽርክና የክህደትን ክፋትና ክብደት ለመግለጽ ነው አላህ ስብሐነ ወተዓላ በዚህ መልክ የሚናገረው ማለት ነው። ወላኢከ ለሁም ሱኡል ሒሳብ እና እንዲህ አይነቶቹ ሰዎች በዛ ወቅት በጣም አይከብዱ የከበደና አይከፉ የከፋ ምርመራ ይጠብቃቸዋል። በዚህ በዱንያ ላይ የሰሯት ወንጀል ጥቅቅኗ ታጠር በመሆኑ ፈጣት መጣለች አንዷን ነጥብ እንኳን ይቅርታ ብሎ ያልፋቸውም ማለት ነው። ወመዋሁም ጀሃነም ከዛም በመጨረሻ መኖሪያና መስፈሪያቸው ጀሃነም ትሆናለች። ወቢሰል ሚሃድ ይህቺ ጀሃነም የምትባል የእሳት ዓለም ለእነዚህ ሰዎች ምን የከፋች ምንጣፍ ናት ይላል። እና ጀሃነም እንግዲህ እሳቱ ልክ እንደ ባህር ሆኖ ጥቁር ባህር መስሎ ተኝቶ ነው የሚታየው ከሩቅ ሲያዩት ጥቁር ምንጣፍ ይመስላል ማለት ነው። የእንግዲህ የክብር እንግዳ ሲመጣ አስቀድሞ ቤት ጠርቶ ተስተካክሎ አዲስ ምንጣፍ ተዘርግቶ እንደሚቀበሉት ልክ እንደዛ ምንጣፍ የመሰለ ጥቁር ሳት አንጥፌ እቆይና እዛ እንገብተው እንዲመሰጉ አደርጋቸዋለሁ። እሱም ማረፊያቸው በጣም ምን የሰፋ ጭብ ቦታ ነው ይላል። أَفَمَن يَعْلَمُ أَنَّمَا أُنْزِلَ إِلَيْكَ مِنْ رَبِّكَ الْحَقُّ كَمَنْ هُوَ أَعْمَى إِنَّمَا يَتَذَكَّرُ أُولُو الْأَلْبَابِ الَّذِينَ يُوفُونَ بِعَهْدِ اللَّهِ وَلَا يَنْقُضُونَ الْمِيثَاقَ وَالَّذِينَ يَصِلُونَ مَا أَمَرَ اللَّهُ بِهِ أَنْ يُوصَلَ وَيَخْشَوْنَ رَبَّهُمْ وَيَخَافُونَ سُوءَ الْحِسَابِ والذين صبروا ابتغاء وجه ربهم واقاموا الصلاه وانفقوا مما رزقهم سرا وعلانية ويدرؤون بالحسنات السيئات اولئك لهم عقبى الدار جنات عدن يدخلونها ومن صلح من ابائهم وازواجهم وذرياتهم والملائكه يدخلون عليهم من كل باب سلام عليكم بما صبرتم فنعم عقبى الدار افمن يعلم ان ما انزل اليك من ربك الحق كمن هو اعمى ለመሆኑ በአንተ ላይ የተወረደው ቁርአን ከጌታ በኩል የመጣ ትክክለኛ መመሪያ መሆኑን ጠንቅቆ የሚያቅ የሆነው ሰውዬ ከመን ሆ አዕማ እንደዛ እንደ ልብ እውሩና ስውሩ ነውን ይላል። እንግዲህ ነቢዩ አለይሂ ሰላቱ ወሰላም በተላኩበት ጊዜ አላህ ሱብሓነሁ ወተዓላ ይህን ቁርአን ሲያወርድላቸው ልክ ከመጀመሪያ ገና ከመስማቱ ጀምሮ እውነትም ይሄ የአላህ ቃል ነው ብሎ ያመነና የተቀበለው እንደ አቡበክር ያለው ረዲየላሁ አንሁ ከመን ሆ አዕማ እንደታወረው ሰውዬ ነው ወይ እንደና አቡለሃብና እንደና አቡጀህል ማለት ነው። እነማ የተዘከሩ ኡሉል አልባብ እና የነዚህ የሁለት ግለሰቦች ልዩነት አበክሮ የሚገነዘበው የናማ አምሮ ያለው ሰው ብቻ ነው ይላል። እንግዲህ አምሯቸው ትክክለኛ ያልሆኑ ሰዎች ሁለቱም ሰዎች በእግር ቁመው ስለሚሄዱ ሰው ነው ምን ልዩነት አለው ሊል ይችላል። ግን የአላህን ቁርአን እንግዲህ በትክክል አውቆ ያመነውና የካደ ያስተባበለው ሰውዬ ልዩነት ያላቸው መሆኑን የሚያቀው ብሩህ አስተሳሰብ ያለውና ጤናማ አእምሮ ያለው ሰው ብቻ ነው ይላል። እና እንግዲህ የሙእሚንንና የከሃዲን ልዩነት ባጭሩ ማስቀመጡ ነው። በነቢዩ ላይ የወረደውን መመሪያ እውነት መለኮታዊ መመሪያ ነው ብሎ ከልቡ ሳያወላውል በእርግጠኝነት ያመነውና የተቀበለው የተረዳው እንደዛ እንዳይነውሩ አይደለም ማለት የህሊና አይኑ እንደደበዘዘበትና በሽርክ እንደጨለመበት እነማ የተዘከሩ ኡሉል አልባብ እና የነዚህ የሁለቱን ሰዎች ልዩነት ጠንቅቆ የሚገነዘበው ትክክለኛ አእምሮና ቀና አስተሳሰብ ያለው ሰው ብቻ ነው ይላል። እነዚህ ኡሉል አልባብ የሚባሉ ሰዎች ታዲያ ምንድነው ልዩ ምልክታቸው ብትል በሚከተሉት አንቀጾች ይገልጽና ያስተዋውቃቸዋል። አለዲነ ዩፉነ ቢአህዲላህ ኡሉል አልባብ ማለት እነዚያ ናቸው በአላህ ቃል ኪዳን የሚሞሉ የሆኑ ማለትም ለአላህ የገቡትን ቃል ኪዳን የሚያከብሩ ማለት ነው። ለአላህ ቃል ኪዳን ሲባል እንግዲህ ብዙ ዘርፍ አለው። አንደኛና የመጀመሪያው ላኢላሀ ኢላላህ ነው። ከአላህ በስተቀር አምላክ የለንም በእርሱ ብቻ አምነናል ብለው ቃል ከገቡባት ለታንስተው ላኢላሀ ኢላላህ ጋራ የማይጣጣምን ነገር የማይሰሩና የማያወሩ በላኢላሀ ኢላላህ መንፈስ የሚመሩ የሆኑት እንግዲህ ቃል ኪዳናቸውን የጠበቁና ያከበሩ ናቸው ማለት ነው። አለበለዚያ ላኢላሀ ኢላላህ ብሎ ሲያበቃ እንደገና በተለያየ ሁኔታ እምነትን የሚነካ ነገር የሚሰራ ከሆነ አህዱን አልጠበቀውም ማለት ነው። እኔ በሌላ አባባል ምንድነው አላህ ሐራም አርጎ የከለከለውን ነገር የሚከለከል የፈቀደውን የሚጠቀም የመከረውን የሚቀበል ሁኖ እስከተገኘ ድረስ ቃል ኪዳኑን አክብሯል ማለት ነው። ወላ ይንቁዱነ ልሚሳክ እጌታ ጋር የገቡትን የውለታ ቃልን የማያፈርሱ ናቸው። መጀመሪያ እምነት ተቀብለናል ብለው ሲያበቃ እንደገና እምነታቸውን የሚጻረር ነገር እንኳን ሊሰሩ የማያስቡ ናቸው ማለት ነው። ሚሳክ ማለት በተደጋጋሚ በቃለ መሐላ የተጠናከረ ቃል ኪዳን ማለት ነው። እነዚህ ናቸው ኡሉል አልባብ የምላቸው እንጂ ከዚህ ሌላ አይደሉም ማለት ነው። ይከወነ እንግዲህ ካፊር፣ ሙናፊክ፣ ሙሽሪክ ኡሉል አልባብ ከሚለው ውስጥ ጭራሽ አይገባም ማለት ነው። የዚህ አይነት አቋም የለውምና والذين يصلون ما امر الله به ان يوصل እንደገና ደግሞ አላህ Subhanahu Wa Ta'ala እንዲቀጠል ያዘዘውን ነገር የሚቀጥሉ ናቸው ይላል ኡሉል አልባብ ማለት ነው። ማለትም እንግዲህ አንደኛ አላህ ያዘዘው አሁንም ተውሂድን ነው። ተውሂድን ሁልጊዜ በህይወት ሙሉ አንድ ቀንም ሳያቋርጡ ቀጥለው እንዲሄዱ ይፈልጋል። ያንን እንግዲህ የአላህን ሰንሰለት አንድ ቀን እንኳ ሳያቋርጡ የሚቀጥሉ ማለት ነው። በሁለተኛ ደግሞ እስበርሳቸው በማህበራዊ ህይወታቸው በዝምድና በጉርብትና በጓደኝነት በተለያየ ሁኔታዎች ሰው ጋራ ያላቸውን ግንኙነት አላህ Subhanahu Wa Ta'ala እንዲያጠቁና እንዲቀጥሉ አዟል ማለት ነው። ከወላጆች ጀምሮ ያንን የዝምድና ሀረግና ሰንሰለትን የሚያከብሩና የሚጠብቁ ናቸው ሉላልባቦች ማለት ነው። ወይክተውን ረባሁም ትዛዙን እየሰሩ የተለከለውን እየተጠነቀቁ ጌታ በምን በኩል ይቆጣብን ይሆን በማለት ደግሞ ጌታቸውን በእጅጉ የሚፈሩና የሚሰጉም ናቸው። ወይካፉነ ሱአል ሂሳብ የመልቂያማ ሲሆን ደግሞ የሂሳብ የምርመራ ክፍፋትንና ክብደትንም ከወዲሁ የሚፈሩ ናቸው እንጂ ግደለሶች አይደሉም ማለት ነው። እንግዲህ ምንድነው አላህ ያዘዛቸውን እየሰሩ የተለከላቸውን እየተከለከሉ የመልቂያማ ደግሞ ምን ይመጣብን ይሆን እኛ አላሰብነውና ያላወቅነው ነገር ይፈጠር ይሆን ይያሉ ሂሳባቸው ከወዲሁ የሚያሰጋቸውና የሚያሳስባቸው የሆኑ ናቸው ይላል። አለበለዚያ ኢባዳ ያደረገም ቢሆን ምንም የለብኝ ብሎ የሚኩራራ ወይም ደግሞ አንዳንዶቹ እንደሚሉት ጀነት ለኛ ካልሆነ ለማን ይሰጣዋል አያስርበታል እንደ የሚሉአሉ። የዛ አይነት ደልቃቃዎች በኔ ዘንዳ ቦታ ያላቸው እየሰሩ የሚፈሩኝ ነው እኔ ኡሉል አልባብ እንላቸው ነው። ወለዲነ ሶበሩ ቢጋ ወጅረቢም አሁንም ደግሞ ኡሉል አልባብ ማለት እነዚያ ናቸው የጌታቸውን ውዴታ ለመሻት ለመፈለግ ሲሉ በሚያጋጥማቸው ፈተና ሁሉ የሚታገሱት ናቸው ይላል። እንግዲህ ሙእሚን የሆነ ሰው የእምነቱን ግዴታ ለመወጣት ሲሞክር የተለያዩ ፈተናዎች ይገጥ ያጋጥሙታል ማለት ነው። እና እነዛ ፈተናዎች በቀላሉ አይፈቱትም በቆራጥነት ይቋቋማቸዋልና በሶብር ያልፋቸዋል ማለት ነው። እና በተደጋጋሚ እንደተባለው እንግዲህ ሶብር የሚለካበት የተለያዩ ዘርፎች አሉ። አንደኛ በትዕዛዙ አቋያ አላህ ያዘዘውን ነገር ሶብር ስላላቸው የጌታቸውን ሪዱ አፈልገው ሁልጊዜ ተጓድሉ ይሞላሉ። ስራ የተባለውን ነገር ሁሉ አዳጋች እንኳን ቢሆንም እንደምንም ጥርሳቸውን ነክተው የጌታ ሪዱ ውዴታ እንዳይቀርባቸው በማሰብ ይሰሩታል ማለት ነው። እንደገና አትስራ ተብሎ የተከለከለውን ነገር ነፍስና ሸይጣን ሊኮለኩሉም እንኳን ጌታን ፈርተውና ራሳቸውን አጠንፈው በሶብር ይቋቋሙታል ማለት ነው። እንዴት ለግል ፍላጎት የብዬ ነገ ከአላህ ፊት ምን ልመልስ ነው በማለት ሰይጣንንም ነፍስያንም አሸንፈው በድል ይወጣሉ ማለት ነው። እንደገና ደግሞ የተለያዩ ሙሲባዎች በአካላቸው እንደበሽታ ያለ ነገር ወይ በንብረታቸው ውድቀት ውድመት ሲታራ ወይም ደግሞ በመብታቸው የተለያዩ ነገር በቤተሰባቸው ፈተናና ችግር በሚያጋጥማቸው ጊዜ ደግሞ ኢነሊላሂ ማአኸዘ ወለሁ ማአጣ የሰጠንም ነገር ያው ከሱ ነው የመጣልን ተወሰደውም ደግሞ የገዛ ንብረቱን ነው የወሰደው እኛ ስራሳችን የሱ አይደለንምን በማለት ራሳቸውን እያረጋጉ የሚታገሱ የሆኑት ናቸው ኡሉል አልባብ ማለት። ወአቃሙ ሰላት በተጨማሪም ደግሞ የስግደት ግዴታቸውን ሳያጓድሉ አስተካክለውና አዘውትረው ሁልጊዜ የሚሰግዱት ናቸው ማለት ነው። ወአንፈቁ ሚማ ረዘቅናሁም ሲረዋ አላንያ ከሰጠናቸው ሲሳይ ደግሞ ከኢኮኖሚ ሊዘርፉ ማለት ነው። በምስጢርም ሆነ በጂሃድ የሚለግሱ ናቸው። አላህ ከሰጣቸው ገንዘብ የተወሰነውን ለሌላቸው ለደካማ ወገኖቻቸው አንዳንድ ጊዜ በምስጢር ተሳያያቸው አላህን ብቻ እያስመሰከሩ ሌላ ጊዜ ደግሞ ሌሎችን አርአያ ሆነው ለመታየትና ለማግባባት ሲሉ በይፋ የሚሰጡ ናቸው እንዳስፈላጊነቱ ማለት ነው። ወየድረኡ ነቢል ሐሰነት ይሰያ እንደገና ደግሞ መጥፎ ነገር ከሌሎቹ ሲሰነዘርባቸው እነሱ በመልካም አጠፋ የሚመልሱ ናቸው። አንዳንድ ባለጌ ያላግባብ እነሱን ሲዘልፋቸውና ሲለክፋቸው እንደሱ መጥፎ አንጃግር አንጃ ሳይናገሩት ለስለስ ያለና አስተማሪ የሆነ መልስ ይሰጡትና እሱም እንዲጸጸትና እንዲስተካከል ያደርጉታል ማለት ነው። ወይም ቢል ሐሰነት ይሰያ ማለት ሰው ናቸውና አንዳንድ ጊዜ ተሳስተው መጥፎ ነገር ከሰሩና ካወሩ ወይም ካሰቡ ወዳውኑ ደግሞ ያ ኸይር ነገር ያስከትሉበትና ቀደም ሲል ያለፈውን መጥፎ ስራቸውን ያሰርዛሉ በኸይር ስራቸው ማለት ነው። ዋስቢ ሰያአተ ልሐሰነተ ተምሖሃ እንዳለው በሐዲስ ኡላኢክ ለሁም ዑቅበታ እና እንዲህ አይነቶቹ አሁን እንግዲህ በተከታታይ በተዘረዘሩትና በተጠቀሱት ነጥቦች የተለኩት ኡሉል አልባብ የተባሉ ክፍሎች በአላህ ዘንዳ ምን አላቸው ብትል ለሁም ዑቅበታ ለሁም ልዑቅበል መሕሙዳ ማለት ነው። በጣም ምስጉን የሆነ መጨረሻ አላቸው ቢዳሪ ልአኺረቲ በቋሚዋና በዘላለማዊቷ አገራቸው ይላል። በጀነት ውስጥ እንግዲህ ሁልጊዜ የሚያስደስትና የሚያስቀና እጡብ ድንቅ የተባለ ደረጃና ማዕረግ የሚናጋጥማቸው እንዲህ አይነቶቹን ነው ይላል አላህ ስብሓነሁ ወተዓላ። እና የዑቅበት ዳር ማለትም እንደ ራሱ መልሶ ያብራራዋል በሚቀጥለው አያ ጀናቱ አድሚን የመጨረሻ በጣም አስደሳች የሆነ ደረጃ አላቸው በመጨረሻው አገራቸው ስል ምን ማለት ይመስላችሁ? ጀናቱ አድሚን ዘላለማዊ መኖሪያ የሆነች አትክልታማና ጸጋ ደስታ ፍስሐ የተሞላባት አገር አላቸው ማለት ነው አለ። የድኹሉና እና ይህችን የመሰለች ጀነት እርግጥም ይገቡባታል። ومن صلح من آبائهم وأزواجهم وذرياتهم من نرسو بشاسا يهونو بالنسو مسمر يتكتلنا أقوامون يستكتل يبتسب عبالة هلو عباتو الشاشو بالبيتو الشاشونا لجو الشاشو متمر النسو متكتلو يقبالو إلا مالت مري ومن صلح أسير بمولد بشال يقبال سلم مالتنا صالح يهونا يبتسب عبالة شونا كالا شوكا هونا ينسو لذي لكفتن يادرجا سيبوكو ለማስደሰት ብሎ ሰው መጨም አንድ ሀብት የጸጋ እድል በሚያገኝበት ጊዜ ከወገኑ ከዘመድ ከወዳጁ ተለይቶ መብላት መደሰት አያረካው ምን ያረጋል የወሉ ሀብት ዘመድ የማይጠቀምበት ይባላል። ስለዚህ እንደዛ እንዳይሆን አላህ ሱብሃነ ወተዓላ ለወዳጆቹ የሚመስል ደረጃ ሲያስረክባቸው በተሰቦቻቸውን እነሱን የሚወዷቸውን ሁሉ ያቀርብ ያመጣላቸዋል ማለት ነው። አባቶቻቸውን እናቶቻቸውን ባለቤቶቻቸውን ልጆቻቸውን ሌሎችም እንግዲህ በቅደም ተከተል እንደ ደረጃቸው ይመጣሉ። እነሱን ለማክበር ሲል ማለት ነው። እነሱን ለማክበር ሲል ማለት እነዚህ ሌሎቹ የበተሰላ አባላቶች ለዚህ ደረጃ አይበቁም ነበር። ለዚህ ከፍተኛ ደረጃ ነው ወይም የተወሰነ ድክመት ኖሮባቸው ቁጣትን ያሰጋቸው ይችል ነበር። ግን እኒህን ለማስደሰት ሲል አንተ እንደዚህ በለግድ አይደለም እና ዛዚህ ከፍተኛ ደረጃ የነበሩት በተሰዎችን እዚሁ አንተ ማዕረግ አንጥቼልሃለሁ ብሎ ያሟላለታል ማለት ነው። ግን ይህን ሲባል ወመን ሰላሃ የሚለው መረሳት የለበትም። ሷሌ መሆን አለበት ከሞላ ጎደል ያኛው ኢማን ከለለው ወይ ካፊር ሙሽሪክ ሙናፊክ ከሆነ መጀመሪያም አይገባም ማለት ነው። ግን በመሰረተ ሐሳቡ በዲኑ በእምነቱ ተከትሏል። እንደዚህኛው ግን በትጋት ስላልሰራ ከፍተኛ ማዕረግ ላይ አልደረሰም። ማከለኛ ደረጃ ላይ ወይ ዝቅተኛ ደረጃ ላይ ሊቀር የነበረው የበተሰባባል አላህ በፍቃዱ ለዛ ለወዳጅ ሲል ከፍ ያደርገውና እዛ ከፍተኛ ማዕረግ ላይ ያስተባብራቸዋል ሁሉንም በተሰቦች ይነው የሚለው። እንግዲህ የበተሰብ መካከል አንድ አላህ የወደደው ታላቅ ሰው መኖር በአንድ መልኩ ይጠቅማል በሌላ መልኩ ግን ላይጠቅም ይችላል ማለት ነው። ይጠቅማል ማለት ምንድነው? ይሄ ከፍተኛ ማዕረግ ያገኘው ሰውዬ በመኖሩ እነሱ በዝቅተኛ ደረጃ ሊወሰኑ የነበሩት ከፍታለ ቦታ ላይ ሊደርስ ይችላል በተሳቢያ ማለት ነው። አይጠቅምም የምንለው ደግሞ እነሱ ሷሊሆች ካልሆኑ ኢማን ከሌላቸው ከሱ መወለዱ ብቻ ሊጠቅማቸው አይችልም ማለታችን ነው። ወልመላኢከቱ የድኹሉና አለይሂም ሚን ኩሊ ባብ ይህ ብቻ ሳይሆን የእነሱ ክብርና ማዕረግ እዛ ክብር ቦታቸው ከገቡ በኋላ የአላህ መላኢኮች ከያቅጣጫው በየጀነቶቹ በሮች ሁሉ የደስታ መግለጫ ይዘውላቸው ይመጣሉ። እንኳን ለዚህ ለዘላለማዊ ክብርና አገራችሁ በቃችሁ ሰላም ለእናንተ ይሁንላችሁ የሚል የደስታ መግለጫ የሚይዝ የመላእክት ቡድን ዙሪያውን በዚያራ ይንጋጋላቸዋል ነው የሚለው። ሰላሙ አለይኩም ቢማ ሰበርቱም እና እነዚህ መላእክቶች በየአጣጫውና በየበሩ እየገቡ እነዚህን የአላህን ወዳጆች ዚያራ በማድረግ ሰላም ለእናንተ ይሁንላችሁ ለጀነት ከገቡ ምን ጊዜም ሰላም ነው። ይሄ ሰላማችሁ እንግዲህ ሁልጊዜ ቀጣይና የማይቋረጥ ነው ብለው ማብሰራቸው ነው። ቢማ ሰበርቱም ይሄን መሰለ ጸጋና እድል ያገኛችሁት በእንያያላችሁ በመታገሳችሁ ሰበብ ነው። አላህ ያው ባዝዛችሁም ቀጥ ብላችሁ በመቀጠላችሁ የከለከላችሁንም በመከልከላችሁ ያደረሰባችሁን ሙከራና ፈተናም ደግሞ በብቃት በመወጣታችሁ ያፈራችሁት መልካም እድል ነውና ሰላም ለእናንተ ይሁንላችሁ እንኳን ደስ ያላችሁ። ፈኒዕማ ዑቅበታ እና በዚህ በዘላለማዊ አገር ውስጥ ለነዚህ ለመሰሉ ሙእሚኖች እስከ ቤተሰቦቻቸው የተዘጋጀላቸው መልካም እድል ምን ያማረ የተዋበ በጣም አስደሳችና አስቀኝ እድል ነው ይላል። والذين ينقضون عهد الله من بعد ميثاقه ويقطعون ما امر الله به ان يوصل ويفسدون في الارض اولئك لهم اللعنه ولهم سوء الدار. الله يبسط الرزق لمن يشاء ويقدر وفرح بالحياه الدنيا وما الحياه الدنيا في الاخره الا متاع. والذين ينقضون عهد الله من بعد ميثاقه እንግዲህ እነዚህ የትክክለኞቹ አማኞችና ኡሉል አልባብ የተባሉት ባህሪና መገለጫዎች ከተቀረቡ በኋላ በማነጻጸር ደግሞ የነሱ ተቃራኒ የሆኑትን የአላህን ቃል ኪዳን የሚያፈርሱትንና የሚያጠፉትን ሊመለከት ነው ማለት ነው። እነዚያ የንቁዱና አደላ የአላህን ቃል ኪዳን የሚያፈርሱት ምን ባዲ ሚታቂ በጥብቅ በእነሱ ላይ ተጣለባቸው በኋላ ማለትም ያ አለቱ ቢረብኩም በሚለው አያት እንደተጠቀሰው አላህ የሰው ልጆች ገና መጀመሪያ በአባታቸው ጀርባ ላይ አፍሮ ካወጣቸው በኋላ ቃለ መጠይቅ አቀረበላቸው። እኔ ፈጣሪያቸው አይደለሁምን አላቸው። ከነብዩላህ አደም ጀርባ እንደዚህ እንደወጡ ታደረገ በኋላ አበላ አንተ ረቡና ልክ ነው ጌታችን ነው በማለት ቃል ገቡ። ይህን ቃል ኪዳን ከገቡ በኋላ እንደገና በየተራቸው በአካል በስጋ ተፈጥረው ሲመጡ ያንን የገቡትን ቃል ኪዳን የሚያፈርሱ ናቸው ማለት ነው፣ ተአማኝነት የጎደላቸው። ወየቁጡዑነ ማ አመረ አላሁ ቢሂ አይዩሰል አላህ ደግሞ እንዲቀጠልና እንዲከበር ያዘዘውን ነገር የሚቆራርጡ ናቸው። ያው ዝምድናን ጉርብትናን ውልጅናን እንደፈለጉ ዝም ብለው የሚቆራርጡና የሚያደፋርሱ ናቸው ማለት ነው። ወይፍዱነ ፊል አርዲ በአጠቃላይም በመሬት ላይ ብልግናንና ስርዓተ ቢስነትን የሚያስፋፉ ናቸው ማለት ነው። በአላህ ፍቃድና ስርዓት የማይመሩ ኡላኢከ ለሁም ላዕና እነዚህ ክፍሎች ደግሞ በዚህ በዱንያም ላይ ኡሉልአዕዛም የአልባብ ከሚለው አይገቡ። እንደገና በመጪው ዓለም ደግሞ ከወዲሁ ጀምሮ የአላህ እርግመት የተጠናወታቸው ናቸው። ወለሁም ሱኡዳር እና ለእነሱም በመጨረሻ በጣም አስከፊ የሆነ የቅጣት የሰቆቃ ቦታ ተዘጋጅቶላቸዋል ይላል። ይህ ሲባል እንግዲህ በዚህ በዱንያ ላይ እነዚሁ አቋመ ቢስ የሆኑት ካፊሮችና ውለታ በሎች በኑሮ ደረጃ ተሻሽለው ይታያሉና እነገሌን ታዲያ አላህ ጠልቷቸው ነው በዚህ ደረጃ የሚታዩት እንዳይባል ለዛ መልስ ይሰጣል። አላሁ የብሱጡ ርዝቀ ሊመን የሻእ ወየቅድር አላህ ስብሓነሁ ወተዓላ በዚች ምድር ላይ ለሻው ክፍል ሲሳውን ያሰፋለታል፣ ካፊርም ቢሆን ሙእሚን ማለት ነው። ወየቅድሩ እንደገና ደግሞ ለሻበትም ያጠባል። የሲሳይ ጉዳይ ከመውደድና ከመጥላት ጋር አይገናኝም፣ ወይም ከእምነትና ከክደት ጋር አይዛመድም ማለት ነው። እና ማንኛውንም ፍጡሩን የፈለገውን እምነት ይቀበልም አይቀበልም በዚህ በዱንያ ላይ ያለ ለፈለገው ያሰፋለታል፣ ለፈለገው ያጠብበታል። ወፈሪሁ ቢልሐያቲ ዱንያ እነዚህ ግብዞች ግን በዚሹ በቅርቢቱ ህይወት ተደስተዋል። እሱ ብልጭልጭዋ ለእነሱ ስትሳካላቸው ጊዜ ትልቅ ደረጃ መስሎ የታያቸው ይኸው ስለሆነ ለዚሁ ነው እንግዲህ የፍርጥ ያሉት ማለት ነው። ወመል ሐያቱ ዱንያ ፊል አኺረቲ ኢላ መታ እቺ የቅርቢቱ ህይወት ደግሞ መጠቃቀሚያ አይደለችም በመጪው ዓለም አንጻር አኸራ ጋር ሲገናዘብ ማለት ነው። የአንድ አፍታ መጠቃቀሚያ እንጂ አንድ ሰው በአንድ አፍታ የተወሰነች እቃ ገዝቶ ተጠቅሞባት ሲያበቃ ያችን እቃዋን ወይም ዑልባዋን እንደሚወረውረው ማለት ነው። ለምሳሌ የታሸገች እቃ በሚገዛ ጊዜ አንድ ሰው ያቺ የታሸገችውን እቃ እቤት ውስጥ ከሚደርስ ድረስ ነው ማሸጊያዋን የሚጠቀምባት። እቤት ውስጥ ደርስ ግን ያችን ማሸጊያዋን አውጥቶ ቆራርጦ ወደ ቁማማ እንደሚወረውራት ልክ ዱንያም እንደዛ ናት በእኔ ዘንድ ማለት ነው። ለአንድ አፍታያው ብልጭልጭዋ ደስ ትላለች፣ ያችን ግን እንደ ዘላለማዊ እቃ አድርጎ ትኩረት የሚሰጥ ተላላና ግብዝ ነው። ግን ድንቅ የሆነ ሰው በውስጡ ያለችውን ቁም ነገርና ፍሬዋን ተጠቅሞ ሌላውን ወደ ጎን መተውና ለዛኛው ለቋሚውና ለዘላቂው ዓለም ማሰብ ነበር እንጂ እነዚህ ግን ይችኑ ብልጭልጭዋን እንደ ቋሚ ንብረት አድርገው በዚች ዙሪያ የሚዋከቡት ተላላዎች ናቸው ይላል። ويقول الذين كفروا لولا أنزل عليه آية من ربه قل إن الله يضل من يشاء ويهدي إليه من أناب الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب الذين آمنوا وعملوا الصالحات طوبى لهم وحسن مآب ويقول الذين كفروا النزياء يكادوا يونس ودنوش به لأنه لولا أنزل عليه آية من ربه እንደምለው ያአላህ መልእክተኛ ከሆነ ታዲያ ከጌታው የሆነ ተጨባጭ ማስረጃ ለምን አይወረድለትም? ሙዕጂዛ ለምን አያመጣም? እንደቀደምት ነብያቶች ያለ ተአምር ለምን አያሳየንም በማለት ይጠይቃሉ ይላል። እና ያ ነገር ቢመጣ ሊያምኑ ሳይሆን ለማድረቅ ያህል ቁል ኢነላሁ ይድሉ መየሻ እና ሙዕጂዛ መምጣት አለመምጣት ከእናንተ እምነት ጋር ምንም የሚያገናኘው ነገር የለም። አላህ ሱብሓነሁ ወተዓላ ከባሮቹ መካከል የሻበትን ለስተት ይዳርገዋል በመጥፎ አስተሳሰብ ሳቢያ ተቀይሞታልና ማለት ነው። ወዲ ኢለይ ማን አናብ እንደገና ደግሞ በልቡ ወደሱ መላሳ የሆነውን ትክክለኛውንና ቀናውን መንገድ ይመራዋል። ሂዳያ በአላህ እጅ ነው ማለት ነው። ሙዕጂዛ ስለመጣ ሙዕጂዛ ያዩት ሁሉ አላመኑም ማለት ነው። አላህ ካልፈታቸው በስተቀር ሙዕጂዛ ስላልታየ ደግሞ አላህ ሂዳያ የሰጣቸው ቅኖቹ ታያሙ አልቀሩም። ስለዚህ ለማመን ከፈለጋችሁ ተአምሩ እስከሚመጣ ለምን ትጠብቃላችሁና እሱ ጋር ታያይዛላችሁ? ከፈለጋችሁ ዝም ብላችሁ ማመን ትችላላችሁ። الله سبحانه وتعالى يسطعكوا حالكم بالياكم عايتوا معناته قال فلقاچو ደሞ በዛው በትዴታቹ መከተል እንጂ እንደዚህ ሳታመጣ ቀርተናው ይሄንን ማማላት አለብህ ይያላችሁ የምታዳርቁት የማንን ለማታለል ፈልጋችሁ ነው የናንተ ስሜትና ዝንባሌ አውቃለሁ እኮ ባላችሁ ነው الذين امنوا الذين በጌታቸው ያመኑት ወተጥመኑ ቁሉቡም ቢዚክሪላ ልቦናቸው ደግሞ ጌታቸውን በማውሳትና በማወደስ የሚረካላቸው የሆኑት አላ ቢዚክሪላ ተጥመኑ ቁሉብ ዚላይ ነቃብላችሁ ልትገነዘቡ የሚገባው ነገር ጌታን በማውሳትና በማወደስ የሙእሚኖች ልቦና ትረካለችና በዚህ መልክ እንግዲህ በእኔ ፍቅርና አክብሮት በውዳሴ ልባቸው የሚረካላቸው የሆኑ ሙእሚኖች እነዚህ ናቸው ወትሮውንም ለሂዳያ የታጩና የታደሉት ማለት ነው። الذين آمنوا እነዚያ በጌታቸውና በመብቱ ያመኑ وعملوا الصالحات እንዲሁም ደግሞ እሱ የወደደውን መልካምና በጎ ሁሉ የሰሩት ኡባለሁም ለነሱ ፍጡግዲም ከተብሎ የሚደነቅ ደረጃ ተዘጋጅቶላቸዋል ጀነተል መዋ ማለት ነው። وحسن مآب እና በጣም ያማረና የተዋበ መመለሻም አላቸው ያው ከዚህ ዓለም በሚሸጋገሩ ጊዜ ወደፊት የሚቀበላቸውና የሚጠብቃቸው ጀነት በጣም ብርቅዬና አስደሳች ሆነ እንደሚሆን ነው ማለት ነው። كذلك أرسلناك في أمة قد خلت من قبلها أمم لتتلو عليهم الذي أوحينا إليك وهم يكفرون بالرحمن قل هو ربي لا إله إلا هو عليه توكلت وإليه متاب. كذلك قدمت نبيات السنة سنلك اندقوين هلو إهو اللينا بتمساساي ملكو أرسلناك في أمتنا أنتن بجزيو بعد تزبوش لكن هالاكشو نبيين قد خلت من قبلها أمم አንተ የተላከባቸው ህዝቦች ከበፊታቸው ብዙ ህዝቦች ቀድመዋቸው አልፈዋል እነዛ ያለፉት አለፉ ያው በተራቸውና በጊዜያቸው ሌላ አስተማሪዎች ይልከላቸዋል አሁን ደግሞ አንተ ላሉት ህዝቦች መመሪያ እንድትሰጥ መርጨላኩሃል ለምንድነው የተላከው ለታክሎ አለይሂም الذي اوحينا اليك ወደ አንተ ያስተላለፍንልህን መመሪያ እንድታነብላቸውና የዕለት ተዕለት ህይወታቸው መመሪያ እንዲሆናቸው በማሰብ እነሆ ልከናሃል አለ። ወሁም የክፍሩነ ቢረሕማን እና እነዚህ ሰዎች ከጌታ ፍቃድ በጣም ከመራቃቸው ብዛት የተነሳ ረሕማንን እንኳ እስከ መካድ በደረሱበት ሰዓት አንተላክንህ ይላል። ማለትም እንግዲህ ነቢያችን አለይሂ ሰላቱ ወሰላም በመጡበት ሰዓት በተለይ በዚህ አካባቢ የሚገኙት ካሃዲዎች በብዙ መቶ የሚቆጠር ጣዖት ሰይመው እነዛን ሁሉ በየቀኑ ሲያነግሱና ሲያመግሱ ነበሩ። እና ይሄ ሁሉ አስፈልግም ብለው ነብዩ ሲያወግዙባቸው በጣም ተደናገጡ። እንዴት ይሄን ሁሉ ጌታ ትዶ እንደ አንድ ጌታ ይበቃቸዋል አለ እያሉ መደናቀን ጀመሩ። ከዛ በኋላ አሳቸው ቁርአን ሊቀሩ ሲፈልጉ ቢስሚላሂ ረህማን ረሂም ሲሉ እንዴ አንተ ስራህ የተለያዩ ጌቶችን እየጠራህ አይደለም እንዴ አላህ ደሞ ረህማን ደሞ ረሂም አሉ። ረህማን እና ረሂም የሚባለው የአላህ የማዕረግ ስም መሆኑ ቀርቶ እንደነሱ ጣዖቶች የሌላ ባለ ስልጣናት መስሏቸው ማለት ነው። እነሱ እንግዲህ እንዲሆኑ የቻሉት በጃሂልያ በጣም ተመስጠናቸው የተነሳ የአላህንና የጣዖትን ስም መለየት አቅቷቸው ማለት ነው። ቁል ሁወ ረቢ ረህማን ምለው እኮ ያው ኻሊቄ አላህ ነው ሌላ አይደለም ላኢላሃ ኢላሁ ከእርሱ በስተቀር የሚመለክና የሚገዙት የለምና በስሙ የተለያየ ስም ልጠቀምበት እንጂ ፈጣሪው ብዙ አይደለም አለይ ተወከል በሱ ላይ እኔ መካለው ተማመናለሁ ወኢለይ መታ በመመለሰውም ወደ እርሱ ብቻ ነው ባላቸው ይላል። እናዚህ ላይ እንግዲህ አላህ ሱብሃነሁ ወተዓላ ለማለት የፈለገው ቁርአን ነብዩ መሐመድ ይዘው ሲመጡ ከተላኩበት ለፍ ጀምሮ እስከ ዓለም ፍጻሜ ድረስ ለአጁ የሰው ልጆች ወነገብ ደሆነ መመሪያ ሊሰጥ መሆኑን ነው።